መሰላችሁ? አላህ ዓለም ነው፣ ስለኛ በደንብ ነው የሚያውቀው፣ ስለ ቀሪዛችን፣ ስለ ፍላጎታችን፣ ስለ በሙሉ ስለ ሴክሳችን በሙሉ ያውቃል አላህ ሱብሓነሁ ወተዓላ አለ። እና ቃል ቢሕክመትህ ሁለት ጆሮ ሰጠን አለ። ጆሮ ሁለት ነው አለ። ጠይብ ሁለት አይን አደረገው፣ አይናችን ደግሞ ሁለት አደረገው አለ። ደግሞ እጃችን ደግሞ ሁለት አደረገው አለ። እግራችን ደግሞ ሁለት አደረገው አለ። ኩላሊታችን ደግሞ ሁለት ኩላሊት አደረገው አለ። ያኒ የአፍንጫችን በሮች ደግሞ ሁለት አደረጋቸው አለ። ተማም ወላኪን አዕጣና ዘከሩን ዋሕድ ወአዕጣና ሊሳንን ዋሕድ። እነዚህ እርኩስ የሆኑ በጣም ነገረኛ የሆኑ እንትን ቦዲ እንትን ኦርጋንስ ግን አንድ አንድ አደረጋቸው። ብልታችን አንድ ያደረገው ምስጋና አይድረሰው። ምላሳችን ደግሞ ይህ በምላስ ጀሀነም የሚገባ ሰው አንድ በማድረጉ ደግሞ ምስጋና አይድረሰው አለ። ቀጥሎ ምን አለ? እያሳቀን ነው። እናንተ አሁን የሰው ብልት ሁለት ቢሆን ኖሮ አለን፣ ሳቀን እንደዚህ አንዱ ማስቸገረኝ አለ። አንዱም በጣም ነው ያስቸገረኝ አለ። ሱብሃንአላህ አልአዚም። እንዲያውም ሁለት ቢሆንማ በጣም እንቸገር ነበር አለ። ጠይብ ምላሳችን ሁለት ቢሆን፣ አረ አንዱም ራሱ አልቻልነውም። የተሳደበ መጥፎ የተናገረ ጀሀነም ያስገባን እሱ አይደለም። ስለዚህ አንዳንዱ የሰጠኝ እሱ ነው አለ። ጠይብ ከዛ በኋላ ምን አለ? ወላኪን አዕጣና ዘከር ዋሕድ ቃለ ለው ካነ ለና ዘከራኒ وللمرأة فرجان سيتوا دمو ሁለት ብልት ቢኖራት ምን ትሆን ነበር? በጣም በጣም አስቸጋሪ ሁኔታ ይሆን ነበር አለ። طيب እኔ ደሞ ምን አልኩ? واحد غبي عنده غبي كونو عند موني سو ምን አላሉ? እኔ ላገባ ፈልግ ነበር፣ ላኪን እኔ እኮ አንዲት ለየት ያለ ሴት ነው ምፈልገው አለ። ምንድን ነው አሉት? እኔ ሁለት ብልት ያላት ነው ምፈልገው አለ። አረ ምንድን ነው ያ? በቃ እንደዚህም አልተፈጠረችም አሉት። ለበኸላስ እንደዚህ ካልሆነ እኔ አልፈልግም፣ አንድ ብቻ ያላት አልፈልግም አለ። ከዛ ኋላ ፈለጉ እንግዲህ ጆክ ነው። ፈላለጉና ሁለት አለኝ አለች አንዲት። እንግዲህ አለኝ አለች፣ ሁለት አለኝ አገባዋለሁ አለች። እና ተደሰተና አገባት ማለት ነው። ካገባት በኋላ ሌሊት መጥቶ ከእሷ ጋር ተኝቶ እንግዲህ እስቲ አንዱን መጀመሪያ ስስጥን ረቅሞ ዋሕድ ስጥን አላት። ና ረቅሞ ዋሕድ ሰጠችውና ሲታገር ሶስት ቀን አራት ቀን እንደዚህ እሺ እንግዲህ እስቲ ሁለተኛ ስጥኝ አላት። ና ምን አለችው? ኧረ እባክህ አንተ ሞኝ፣ አንዱ ያልሞላ እንዴት ሁለተኛ ሰጣለሁ? እንዲያውም አይመጣም አለችው። አንዱ ካልሞላ ሁለተኛው እንግዲህ ሐረካም የለውም የሞተ ነው። ስለዚህ አንዱን ሙላውና ሁለተኛው ራሱ ይንቀሳቀሳል እንጂ እንዴት ብሰጥህ እኮ አይሰራም ሁለተኛው አለችው። ኧረ እንደዚህ ነው? አው ሞኝ ነው እንግዲህ። ኧረ እንደዚህ ከሆነማ አስቀምጩ ኢንሻአላህ በኋላ ይህን ነገር ስንሞላ እንግዲህ መቼ ነው የሚሞላው? የውመል ቂያማ ሲደርስ ነው የሚሞላው ኢንሻአላህ። እና እንደዚህ አይነት አለ ወላሂ በሕክመቱ ሱብሃነሁ ወተዓላ አንድ ብልት ብቻ ሰጠን፣ በሕክመቱ አንድ ሊሳን ብቻ ሰጠን። እነዚህ ሁለት ናቸው ጀሀነም لذلك شوفوا يا اخواننا ይህ ከማንም ነገር አይደለም ያመጣ ነው ይህ ንግግር يقول النبي صلى الله عليه وسلم من يضمن لي بين لحييه لا ومن يضمن لي ومن يضمن لي لسانه وبين فرج وبين فخذيه يعني بهولت انتنو بهولت كنفرو በሁለት ከንፈሩ መካከል ያለው ነገር ይህን ነገር በደንብ አድርጎ ከተቆጣጠረበት፣ በሁለት እግሩ መካከል ያለው ደግሞ ከተቆጣጠረበት አድመን ለሁል ጀና አሉ ነቢያችን ሰለላሁ ዐለይሂ ወሰለም። እና በሁለት ከንፈር ያለው ሊሳኑ ነው። ምላስህ በደንብ አድርገህ ከጠበቅከውና መጥፎ ካልተናገርክ፣ ሰው ሀሜታ ካላደረግክ፣ ያኒ የሚያስገድል ነገር ካልተናገርክ ይህ አንድ ነው። ዚክር ብቻ ካደረክለት ሊሳኑ ብልትህ ደግሞ አላህ በሐለለው ብቻ ከሄድክ ጀና መግባት አይቀርም ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም። ያኑ እነዚህ ሁለት ናቸው በጣም የተረገሙ እንትን በሰውነታችን ያሉ አደገኛ የሆኑ እነዚህ ናቸው ማለት ነው። ኢዘን ነቁል ነሕኑ ነቁል ሐይድ ሲመጣባት ትዕግስት አርግ። አላህ ሐራም ብለዋል፣ ነቢያችን ሐራም ብለዋል፣ ዑለማዎቹ ሐራም ብለዋል። እንዲያውም አላህ ስብሓነ ወተዓላ መልዑን ብለዋል። ነዓም من آت المرأة وهي حائض هو ملعون. طيب كذب هلا. إذن يا رجل كن نظيفا. وند النتن يميامس مسكر ستهنو عفيفا ما يفعل لك مع الحيض من دنهم يا درق اللي هي أخي حيض سيمة أبات من أين تشنك اللاتنو يا الله من يسمى هال አንተ አምጥተህ እዛ ስታስገባው እኮ ያኔ ያኔ ወላህ ከዚህ በላይ መናገር ያሳፍራል። እውነቴ ነው። ወቃለ ልዑለማ መን ጃመዐ ዘውጀተሁ ፊ ልሐይድ ዓሊመን ቢዛሊክ፣ እያወቀ ሐራም መሆኑን እያወቀ ያኔ ግኘት ያደረገ ዓለይህ ከፋራ ስ ነው። ለእናንተ የማታውቁት ነገር ነው። እና ብዙ ዑለማዎች ከፋራ አለው አሉ። ከፋራ ይገባዋል፣ ይወጅብበታል አሉ። ከፋራው ምንድን ነው? وهي أربع غرامات وربع غرام من الذهب، أردت كل غرام ورق بس قمته لصدقة مستطالة بثالو. سبحان الله. انديت أنت إياوك يعني حرام هون تاك الله يميكلك له أنت راس راس راس بفلاقو تهنو يميس قدر سو يلم أنا اندزي إياوك بك أجمع كادر ركالي السوام وداك ستاتش هلتاتشوم አራት ግራም ተኩል ወርቅ ሰደቃ ማውጣት አለባችሁ ይላሉ። ሀዲ ከፋራ ጠይብ። ከዛ በኋላ ወልጅማዑ ባዕደ ጡህሪን ያኒ ጡህር ልመርአ ላ የኩኑ ኢላ ባዕደ ጉስሊሃ፣ ደሞ ኸላስ ጸድታለች ብለ በቃ እንደ ብለ ዛሬ ነው የጸዳች፣ አንድ ሰዓት አልፈዋል፣ ሁለት ሰዓት አልፈዋል ብለ ጅማዕ አታረግ። ትታጠብ፣ ከታጠበች በኋላ ነው ያኒ ተጠሐርና ሲል ወላ ተቅረቡሁና ሓታ የጥሁርና ማለቱ አላህ ፈኢዳ ተጠሐርነ ፈእቱሁነ ያለው ያዕኒ ጸድተው ሲታጠቡ ማለቱ ነው እንጂ ደሙ ሲቆም ማለት አይደለም አሉ ዑለማ። ጠይብ፣ ይህ አንድ ነው። ስለዚህ ላሳጥርላችሁና አንድ ሰው የወር አበባ መጥቶ ከተባለ በኋላ ፊቱን ወደ ቂብላ አድርጎ ሰላት ያብዛ፣ ጾም ያብዛ፣ ተስቢሕ ተህሊል ያረግ፣ ከጓደኞቹ መጫወት ያብዛ፣ ሚስቱን በቃ ለጨዋታ ለንትን ካልሆነ በመርሳት አለበት ነው ምለው። በዚህ ስለ ሐይድ እዚህ አቆማለሁ። እሺ፣ አሁን ወደ እንትኑ ነው፣ የከፋ ነገር፣ የባሰ ነገር፣ በጣም በጣም የሚያስቀይም ነገር፣ ከዛ በላይ እንዲያውም የሚያስቀይም ነገር ደግሞ አሁን ይህ ነገር አሁን ሼክ ኢብራሂም ገና ነው ያለው ሼክ ኢብራሂም ይሉኝ ይሆናል። ገና አድሃርሃሪ ነው፣ በቃ ገና አልሰለጠነም። ይህማን እኛ አልፈናል፣ እንዲያው ድቡሩን አልፈናል፣ ሌላ እየፈለግን ነው የሚሉ ሰዎች አይታጡም። ወላሂ ምንድን ነው ድቡር? ድቡር ታውቃላችሁ? እስቲ አንድ ቃል ጻፉልኝ። ድቡር በአማርኛ ምንድን ነው? እኔ መቀመጫ ምናምን ነው ምለው። እንግዲህ የእኔ አማርኛ ትኛ ነው? ጃፓን አይደለም። ስለዚህ ድቡር ማለት በአማርኛ ምንድን ነው? እስቲ ጻፉልኝ። ድቡር ካካ ነው? ላ ካካ አይደለም። ዘ ባክ ሳይድ ባክሳይድ ማ ሁሉ ጀርባም ባክሳይድ ነው። ቂጥ ላ እንደዚህ አይባልም። ቂጥም እሱ አይደለም። አምጡልኝ ጥሩ አማርኛ። የሸዋ ሰዎች የላችሁ? የወሎ ሰዎች፣ የጎንደር ሰዎች፣ የጎጃም ሰዎች፣ የመንዝ ሰዎች የላችሁም እንዴ? ላላ ቂጥ ማ የዱሬ አነጋገር ነው። መቀመጫ እኔ እሱ ነው የማውቀው፣ መቀመጫ ነው የማውቀው። እሱ ልበል ወይስ ሌላ አለ? ዳባሪ ምንድን ነው ዳባሪ? እሺ መቀመጫ ልበል። እንግዲህ እሱ ሁሉ ሰው የሚያውቀው እሱ ነው። እሺ ድቡር ማለት መቀመጫ ማለት ነው፣ ያ ቆሻሻ ነገር የሚወጣበት ነገር። እሺ ስለዛ እንናገር። የቁሉ ስብሓነ ወተዓላ ወየስአሉነከ ያኺ። አሁን የቁሉ ስብሓነ ወተዓላ ስል ራሱ ያስፈራል። እንግዲህ የአላህን ቃል ስንጀምር ራስህ አንተ የአላህን ትእዛዝ አለበት እንዴ? የአላህ ነገር አለበት ብለህ ራስ መፍራት አለብህ። የቁሉ ስብሓነ ወተዓላ ወየስአሉነከ አን ልመሒድ ቁል ሁወ አዛ ፈዕተዚሉ ኒሳእ ፊ ልመሒድ ወላ ተቅረቡሁነ ሓታ የጥሁርና ፈኢዛ ተጠሃርና ፈእቱሁነ ምን ሐይሱ አመረኩም ላህ። እንግዲህ ከጸዳች በኋላ ግንኙነት ለማድረግ ከፈለግ እዛ አላህ ባዘዘህ ቦታ ብቻ ምን ሐይቱ አማረኩም ላህ ኢሻኒ አላህ ባዘዘው ቦታ ብቻ ይላል። ኢነላሃ ዩሒቡ ተዋቢን ወዩሒቡ ልሙተጠሂሪን ያዕኒ አልፈርጅ። ምን ሐይቱ አማረኩም ላህ ያዕኒ አልፈርጅ። ተማም። እሺ እንደዚህ ከሆነ ሱመ ቃለ ተዓላ ደሞ አላህ ስብሓ ተዓላ ቀጥሎ ምን ይላል? በዛ በሱረት አልበቀራ ኒሳኡኩም ሐርሱ ለኩም የእናንተ ሚስቶች እኮ የእርሻ ቦታችሁ ናቸው። ያኒ ልጅ የምታፈርላችሁ ልጅ የምታመጡበት ቦታ እኮ ነው የሚስታችሁ። ኒሳኡኩም ሐርሱ ለኩም ጠይብ ያ ረቢ ምና አና ሽእቱም አና ማለት እዚህ كيف شئتم مالت نو اندفل لغات شهوت بزابوتاكو هوني يعني نبيات شن راسات شونو يقلو سوتيه قومه جماعة درق بقون جماعة رق اسوا بتاش انت بلاي ارق اسوا ما ادري بستجربة بستكعين بستمن بستمن يفلك كون بوزيشن ارق جماعة رق قرآن مفسرو يالله شيخ ابراهيم كاكيسو ادلم يا اخوة ينقر ونتي نو بزو سوش يلفو يلفو يالو نم يالفوت لمن يلفو يا اخي هذا كلام الله نزل من فوق سبع السماوات يا اخي الله ينزلونا عندنا الردون ويوردوا سي فأتوا حرثكم أن يعني إنيا مالت هذا اللم كيف مالتنا أن كيف شئتم طيب وقدموا لأنفسكم واتقوا الله واعلموا أنكم ملاقوه وبشر المؤمنين يقول المعنى أزواجكم مكان مزرعتكم هذا معناها فسر يالوت يرشا بوتاچوناچو ميستوچاچو ليج يميافروناچو فجامعهن في مكان الذي اباح لكم الله سبحانه وتعالى ان بالذب فقدوا الله بالزجمع ادرغو ان يعني كيف شئتم يعني كيف شئتم فسرها النبي صلى الله عليه وسلم وقال مدبرا قائما على جنب وعلى المكان وعلى كذا نبياچن اندفلك هرقن በዛ በመከመጫውና ኃይድ ባለባት ጊዜ በዚህ ተከልከላሉ ነቢያችን እሺ እሺ እስቲ አሁን ምንድነው በመከመጫዋ እኔ ሁሉ ቀዳዳ አይደለም እንዴ ሁሉ የተከፈተ ነገር አይደለም ምን ሊዩነት አለው ብሎ አንዱ ሲጠይቃል والله እንደዚህ የሚጠይቋሉ ደሞ እኔ ይሄ ተማረሰው ስጠላ والله እኔ ቅርታ አርጉልኝና ይሄ ዶክተሬት ዲግሪ ያለው ማስተር ዲግሪ ያለው ፍልስፍ ነው መሐንዲስ ነው ያ ኺብ የፈለገው ነገር ይሁን አንዱ ለምሳሌ ከአሜሪካ ነው ከጀርመን ነው ምናምን በቃይ ትልቁ እኮ ምን አንዱ ለምሳሌ ሳይንቲስት ነው በአሜሪካ እኮ ቆምብላ ዘርያ ቦምብ አውቶሚክ የሚሰራበት ዲፓርትመንት እኮ እዛ እኮ ነው የሚሰራው ጭንቅላቱ እኮ ብሬን እኮ ይላሉ ከዛ እስቲና ትለዋለህና تعال يا حبيبي ትለዋለህ من ربك تلك من ايش رب كيف تتوضا تلك ايش وضوء هذا انه والله سمعك بالكم طيب كم ازواج النبي صلى الله عليه وسلم ومن هو هذا النبي صلى الله عليه وسلم ومعنى لا اله الا الله من جنو وتلو والله انقدي ان ذا متطوعوش ازاي قالوا ذا طيق انجي ني طيقني الله هي نجر انا لا اله الا الله ممكن يا اخي الله عند نو مالت لي هون يوتشلال اندزي نو ميله ادلم انا چنقلاطو يتمرت تقمات يازو سو نو يه انقدي يساينس تقمات الله بذا تمرتو سلا بذا ياسقمطو على ادلم لكن من ربك بتلو يما يملس سو نو እነዚህ ሰዎች ታቃላችሁ አላህ ሲገልጻቸው ምናሉ እነዚህ ሰዎች አሉ ከጉንዳን የባሱ ናቸው ከስርሳር የባሱ ናቸው ከخنዚር የባሱ ናቸው ከአህያ የባሱ ናቸው የፈለገውን አንተ ይህ ሐሸራት ጉንዳን ምናምን የፈለገውን እንስሳምጣ ተቅላላ ከእንስሳዎች የባሱ የተረገሙ ናቸው አለ እንደዚህ አለ አላህ ሱብሃነ ተዓላ نعم ብዙ آيات ነው እስቲ አንድ ልስጣችሁ እናንተ የምታውቁት አያ يقول في سورة البينة إن الذين كفروا من أهل الكتاب والمشركين في نار جهنم خالدين فيها أولئك هم شر البرية شر البرية من ما يتنو تقال لك البرية يعني بمريت يميهد تنفاس ياللو نقر ما يتنو تقال لأنس السوج يسولج روح ياللو بمريت لاي يميهد سنو برية مبالو والبارئ هو الله خلقوا دم الله نو كنزي يباسو يقمو سو انت انفطرت النزاب الله ما يمنو كفاروشنا اندزهنا تشويلال سلزي اني يتمارسو والله والله اقول لكم اني بتقام يتمارسوش اتقلاتشو عالو قن انتن توحيد يعني الله ما يكتلو مالتينو هلو يتمارسو سايهون يعني تمرو الله يمايك دين يمايك يماي سجدد يماي صوم زكاة يماي وتبال بدين يمايا شوف منا من والله ايه كخنزر بلاي نو مايو اني اشي انا من دنو من دنو احون ببلتوا جمع مارقنا بمقيم مشعب جمع من تكم من قدات هالو بلنستن جمر طيب مجمر يالو الجماع في الدبر يوجب لعنة الله عليه ايه مجمر قداتنو ولتنيا اذا كان الله حرم الفرج ان الله سبحانه وتعالى حرم الفرج حين يتعرض للاذى فما ظن الانسان فيما هو كله اذى يعني يا سيت بلت دم سيمت عبت كل كل نو يالو سيمت عبت انجري تملكتو بدم دم سيمت عبت وي بدم سينكا تكلكلو عليه جن هيا سدس اردت كان لمساله يعني حلال نو فرجوا جن دم سيمت عبت نو كل كل يتبالو. طيب يا نجر هاي اردت ساعات نجاسة هونو انديت حلالي هونال ይህ በወር አንድ በወር 5 ቀን 6 ቀን ንጃሳ የሚመጣበት ነው። ያ ግን 24 ሰዓት የተጨማለቀ በንትን እንዴት እዛ ታስገባዋለህ ይላሉ ዑለማዎቹ። ሶስተኛ ወሊል መርአ ሴትዋ ደሞ ለሃ حق መብቷ ነው አሉ على الزوج ከባልዋ የምትወስደው ትልቅ መብቷ ነው አሉ في الوطئ في فرجها እና እሱ الله عززونا السوان للسواية تسد أمبتكو ببلتوا جمع عند التارقنا ونجي بمكمج عواد اللم يه يسوا مبتنو انبيك ستل عبادانو راسو انبي مالتوا عبادانو دمو انبي الست انبلا بتكسهم انتنو متكتاو مكنياتهم الله الفك أنو نقرس لهنا يسوا مبتنو على العلماء أردتن يا وأيضا فإن الدبر لم يخلق لهذا الغرض بمسرته يا اخي ممكمجا يا قشاشا لماوت اثنو يتفطروا انجي لذيه التفطر مالو امستنيا وقالوا ان للفرج خاصيه اجتذاب الماء المحتقن وراحه الرجل منه اصلا الله فرج يميبالو يسيت بلسي فطروكو لك تماطاطان ارغو يميمطاطن ارغو نو يفطرو من يميمطاطن بانت بسونته يمربش يالو سبرمو سيربش سيربش تماطاطاننا بتام بحسبان ارغو انترو سبرمون يمشفطو كو فرج بتشا نوالو مكنياتهم مكمچاو ليلى اينت تنتن نو ميسطه بايجه مارق دومو ماستربيشن ليلى نغر نو ميسطه الله كن يا نغر لذا نغر تككل ارغو يفطرو انا እፎይታና ጥሞኛ ጥሞናና ለዛ የሚሰጥ መዝናኛ የሚሰጥ እሱ ብቻ ነውና እሱን ብቻ ተጠቀም ይላሉ። تمام طيب ስድስተኛ وايضا فانه يضر بالمراه ሴት የማታቂ ከሆነ ካሁን በኋላ እወቂ ጎጂ ነው ላንቺም በጣም ጎጂ ነው አሉ። والله اني ዶክተሮች የተናገሩት አለ ግን ያሳፍረኛል እዚህ ለመናገሩ በጣም ያሳፍረኛል እንጂ ከዶክተሮቹ ያገኘሁት ይሄ ነገር አለ ወነቴ ነው እኔ ስለዚህ ሳጣና ሳጣና ሳጣና እንግዲህ ሙሐደራ ያደረኩት ይሄ አራተኛ ጊዜ ነው። በሪያድ ስንት ጊዜ ነው ይሄን ነገር ሙሐደራ ያደረኩት? ከሳውዲ አረቢያ ውጭ ሙሐደራ ያደረኩት እንትን ብዙ ነገር ነው። ስለዚህ ይሄን ለማጥናትና ይሄን ቶፒክ ያኒ ልክ ዝግጅ ለማድረግ ሳጣና ዶክተሮቹም ጠይቀያለሁ ብዙ ነገር ያሉት ነገር አለ። ስለዚህ እሺ وقالوا ايضا ايش يعني المراه تتاذى يعني ጎጂ ነው ላንቺ የኔ እህት اشي وهذا الاتيان في دبرها هو من اسباب طلب الطلاق من المراه سيت دمو ان طلاق لما طلب ويم طلاق لما تيق يمياسنيوت نغر الو اسوا طلب لما تيق ويم دمو نكحو اوردلني لمتلو عندند مكنياتوت كنسو عند يهنو በመከመጫኑ ምፈልገው ብሎ እንቢካላት እሺ ጠልቀኝ ትለዋለች። ጠልቀኝ በማላትዋ ወንጀለኛ አይደለችም እንዲያውም واجب ነው واجب ነውና ጠልቀኝ ትላለች ማለት ነው። طيب وقال ابن القيم اسمعوا ابن القيم من دميلو يا اخوه ابن القيم هذا من كبار ائمه الاسلام ان يا شيخ الاسلام ابن تيميه وانا تماري ناتشو تلك سنت مصحفتي ያላቾ ابن القيم شيخ الاسلام ابن القيم شيخ الاسلام ابن تيميه من يلال كتاب اسمه زاد المعاد كفلقاچو اذا ما له بليلا كتاب ما له يزيح امام النغغر من يلال مسلاچو ويحدث يلال يحدث يعني الاتيان في الدبر بمكمچاو متن جمع ما رجع عليه يحدث الهم والغم والنفره بين الزوجين سبحان الله العظيم بز يعني السنه درجه ستتኛ ላይ ብዙ ጭንቀትና ብዙ ሐሳብና ብዙ እንትን ያመጣል። እንዲያውም ባልና ሚስት ፍቅራቸው እየደበዘዘ እየደበዘዘ እየተላዩና አይተራራቁ ነው የሚሄዱ። ይሄ ከአላህ ነው እንግዲህ አንተ አለመካኑን አለቦታው ስላስገባው አንተ ሳይታወቀ ስሚስተን እየጠላች አንተም እየጠላህት እንደዚህ እንደዚህ ይሄ ነገር ይፈጠራል እና ብዙ ጊዜ ከሄደ የመጣላት ጉዳይ ይመጣል አለ። ሁለተኛ وايضا فانه يسود الوجه ويظلم الصدر ويطمس نور القلب ويكسو الوجه وحشة يعرفها من له فراسة. أن دمو عند نقرأ لنا تيم التوقت بمكمتش عام جمع ميادر قسوالو يعني يظلم الصدر لبه يجعل من أمهدو ويطمس نور القلب ببر يا الله بلباتشن برهان يفتر لن السمي يجعل من أمهدو ويكسو الوجه وحشة. أن عند سو ጥሩ አመለካከት ያለው በመቀመጫ ያደረገው ሰው ሲያይ በፊቱ አንድ ነገር ያነባላሉ በፊቱ አንድ ጨለማ ነገር ጥሩ ያልሆነ ነገር ይነበብበታል አሉ። አላሁ አክበር ያ اخي سبحان الله العظيم ከዛ ቀጥሎ ይላል ደሞ وايضا يذهب بمحاسن الوجوه يعني فيته ደሞ ውበትና ግርማ የነበረው ውበትና በጣም መልክ የነበረው በሹሽ የነበረው ፈገግታ የሞላው የነበረው ያኒ ውበቱ የጠፋ ነው የሚሄደው አሉ። ሱብሃንአላህ ኢብኑ አልቀይም አንጋገር ነው። ከዛ ቀጥሎ ደሞ وايضا يذهب المحبه بينها نعم بينهما ويقتلها የነበራቸው ባልና ሚስት ፍቅር የጋለ ፍቅር የነበረ የተደመሰሰ እየደከመ ይሄዳል አሉ። وانها من اعظم اسباب زوال النعمه ደሞ الله የሰጣቸው ኒዕማ ለባልና ሚስት የሰጣቸው ኒዕማ ይህ ማዕሲያ يعني يما اسيا يعني نعماون يميغودا نغر نو نعماون يدمسس يمهد نغر نو نعما يمياطفا نغر نو يي بتيناو بدستاو بفقرو بغنزبو بحفتو بمن بمن بمن بمن الله سطاتشو نعما بالنا مست يهن نغر يدمسسو نو ميهدو نتا تنققو يلال يكون حيات عبد قد حلت اللعنه صباح مساء طواتنا ماتاي الله اللعنه سيورد باچو بالنا ميست من خير متقل بلاچو نو متاسبوت يلال مجرشا من علي ابن القيم وايضا فانه يذهب بالحياء والحياء هو نور القلب يعني يا قلب برهانكو حياء نو افرت نو تهتنا نو لكن عند سو يعني حياءن قنططو حياءن قرفو ለሚስቱ በመቀመጫው ብቻ ሲያደርግ እንደዚህ ሐያ የሚባል ነገር አላህ ያነስበታል ከራሱ ሐያ በቃ እንዲያም ከጓደኞቹ ሲናገር እኔ እኮ እንደዚህ ትናንትና እንደዚህ ነው ያደረኩት ሪላል በቃ ብዙ በልግና ይናገራል። ምክንያቱም አላህ Subhanahu Wa Ta'ala የሐያውን በር ሲዘጋበት ሰውየው በጣም በጭንቀት እንትን ይወርዳል ማለት ነው። ስለዚህ የእኽዋ ላሳጥርላችሁ በትግርኛ አንድ ምሳሌ አለ። ምን ይላል? ንለባም ገምተሉ ይላሉ ንዓሻ ደርጉ ሐሉ ያኒ አንድ ሰው በጣም ልብ ያለው ሰውና ብልህ ከሆነ ትንሽ ቃላት ያኒ ይበቃል ይላል። ትንሽ ቃላት በቃ አንተ ያኒ ኖርማል ቃላት ከሰጣቸው በደም ይረዳል አለ። ሞኝ ከሆነ ግን 99 ፔጅ ብታነብለትም አይገባውም። ስለዚህ እኔ አሁን እነቴ ነው ለአንድ ሰዓት ተናግሬ ያለሁ ከፈለጋችሁ ለአስር ሰዓት ልናገር ይችላልሁ። በዚህ موضوع ብዙ ነገር ነው የሰበሰብኩት ብዙ ነገር አንብቤ ብዙ ነገር ነው የጻፍኩት። ስለዚህ ላኪን ይበቃል እናንተ በጣም የተማራችሁ ሰዎች ስለሆናችሁ እና ዲን ደሞ ትንሽ የዲን ነገር ስሜት ስላላችሁ እስካሁን ድረስ የተናገርኩት ነገር ይበቃል ይመስለኛል አይደለም። መጨረሻ ግን በምን ልዘጋው? በፈትዋ ልዘጋው። ፈትዋ የዑለማዎቹ ተጠይቀው ስለዚህ ምን ዳሉ? አንዲት ፈትዋ ብቻ ونتي نو كسلاسة بلاي فتوى اللي سلي عند تسيت عند وند بمكمة جمع مارك ويم دمو حايدي يالات جمع مارك كسلاسة فتوى بإجال وهون بان بلاتشو فجريا يدرس البنال عند بيتشا نمسيت أتشو هون عند فتوى بيتشا. طيب عند واتت أيك اللي تياكي وسيت نو يمي مالي سدومو تلالك علماش ناتشو من بلات أيك أتش زوجي يحاول ممارسة اللواط. سبحان الله يا قبر سدوم يمبالو يعني جماعة اللوط يعني قوم لوط يميارقو ينبرو وند لو وند تقابت وند زي يميادرقوت انتن يسو سرا بني اللي سرا يفلقال من مالتوانو يعني بزابو تاتوتو بمكمتش اي جماع مادرق يفلقال علي نا ممارسة اللواط معي وانا ارفضو اني امبلا اولو اللو هالج. نعم فبدأ بمداعبة الشرج وإدخال إصبعه بحجة أنها نوع من المداعبة. سبحان الله العظيم إنيكو لانشي ورم أبل مارك بيتشا نوم فلقو إنجي ليلاكو هالفلقن بلو እጁ ጣቱ በመቀመጫው ውስጥ ያስገባዋል አለች። እንግዲህ ይሄ ነገር በመጽሐፍ ነው ያለው። እንዲያውም 3 4 ጊዜ ነው የተጠየቀው ሼኹ ወይም ሼኾቹ ጀማዓ ሼኹ ናቸው እና አረባክም ምንድነው መጥፎ ነው ስለው ላላይ እኮ ወርሚን አፕ እኮ ነው ላንቺ ትንሽ ወርም እንዳረግ ነው እንጂ ያኮ ብልግና ነው እኮ አላረገውም ይለኛል አለች። طيب ላኪኒ አሽዑሩ አንሁ ይሃውሉ ኢስትድራጂ ይህ ደግሞ ውሸታም መሆኑን አቃለሁ ግን ቀስ በቀስ ወደዛ ለመሄድ ነው የሚፈልገው ወአና ላ አዕሪፉ አልአን ከይፈ አርዳዕሁ አማ የዱሩ ቢራእሲሂ በራሱ በጭንቅላጡ ምን እንደሚዞር እኔ ምናድር እንዴት አድርገ እንደማስቆመው ነው ያስቸገረኝ ትላለች። ብልኢዳፋ ኢላ አሰድመ ምን እስራርህ አላ ሃዳ ሱሉክ ወሽዑሪ ቢንፉር ምንሁ ሊማ የጥልብሁ እኔ ደሞ ይህ ነገር ወላሂ ከሱ በቃ መሸሽ ብቻ ይታየኛል አለች። ጠላሁት አለች። እሱን ሳይ በቃ ከሱ ሽሽ ብቻ ይመጣኛል አለች። ጠይብ መልሐል ምን ላረግ ትላለች ሴትዋ። ከይፈ አተሰረፉ ወቀድ በደአ ሸኩ ቢተሰሩብ ሊቀልቢ ቢአነ ሁናከ ሙአሲሩን ኻሪጂዩን የድፈዕሁ እና እኔ አሁን መጠራጠር የጀመርኩት ምንድን ነው ከዚህ ቤት ውጭ እኮ ጓደኞች አሉት ወይም ደግሞ ይህን አይነት የሚያደርጉ ሴቶች ለምደዋል። ሱብሓነላህ እውነቷ እኮ ነው። እንደዚህ አይነት የሚያደርጉ ሴቶች ስለለመደ ነው በኔ ሊያደርገው የሚፈልገው ብዬ መጠራጠር ጀመርኩና يقول بهذه الطريقه وبدات بالتفتيش في جواله وخصوصياته አሁን ጀዋሉን እየፈተሽኩ ምን እንደሚጻፍ እዛ ማን እንደምትልክለት ከማን ጋር علاقه እንዳለው መጀመርኩ እኮ እና ይሄም ራሱ حرام ነው ወይም حلال ትፈራለች ሴትዋ። እንግዲህ በጣም ነው የምትፈራው። طيب رجاء انصحوني ذكّتشو علماتشو مكارون تلالج ما هو التصرف الصحيح وزوجي يصلي بشكل منقطع دمو ليلا قد دمو ليلا متفسرة دمو علو عندنا نجزي سجدال عندنا نجزي دمو أي سجدم تلالج ويبتعد عن صلته بربه كالله اللو قننيت بتقام يدكمنو سلزي ግንኙነቱ ከአላህ የደከመ ነው። ሰላቱ ራሱ የደከመ ነው። ሁለተኛ ይህን ብልግና ያደረገ በቃ ከራሴ ጠላሁ ትላለች። መልሐል አሁን መልስ ፈልጋለሁ ትላለች። እሺ ጥያቄው ግልጽ ነው ያኸዋ። በአረብኛ እንደገና በአማርኛ የተረጎምኩ ያልገባው ያለ አይመስለኝም። ግልጽ ነው አይደለም? አው አው አው ጽፏል። እሺ ወደ መልስ ስንሄድ መልሱ ምን ይላል? الحمد لله والصلاة والسلام على رسول الله وعلى آله وصحبه أما بعد فما يريده الزوج المذكور أمر محرم وصاحبه ملعون على لسان رسول الله صلى الله عليه وسلم የሚያደርግ ሰው በጣም መጥፎ ሰው ነው እንዲያውም ከነቢያችን ሰለላሁ ዐለይሂ ወሰለም ምላስ የወጣ ملعون ነው ብለዋል ይላል። طيب وما يفعله من المداعبة محرم أيضا አረ ይህም ሐራም ነው። አው እጁ ጣቱ ራሱ በቂጧ ውስጥ ያስገባ በመቀመጫው ውስጥ ያስገባ ራሱን ትማረጉ ራሱ ይህን ሐራም ነው አሉ ነብያችን ሳሰል እንት ነው ዑለማዎቹ ይህም ራሱ ሐራም ነው አሉ። وقد سبق بيان ذلك في الفتوى رقم 11-11-592 يعني እንዲያውም የፈትዋው ቁጥር ረቅም ቁጥር ሰጥቷል። እኛ ባለፈው ፈትዋችን እንደዚህ ይህን ነገር መልሰናል الى العلماء شو والواجب عليه عدم والواجب عليك عدم تمكينه من ذلك ان شي سيت يي نغر سيلش باجو بمكمچاش ويم دمو ببلتو بمكمچاش منامن سيل امبي بليو امبي بيو مكنياتوم واجبش نو يعني الله يعززش اندتسقربيو نو يلالو. واما التجسس عليه فلا يجوز. شوفي اخواننا سبحان الله علمك ورق نو اهون በሽቆ አንድ ሰው አው ጀዋሉን ማየት አለብሽ ኪሱን መገርገር መፈተሽ አለብሽ ከማን እንደሚሄድ ደሞ አንቺ አላሉም። ጀዋሉ የሱ ፐርሰናል እንትን ነው ስር ነው ጀዋሉ መፈተሹ አይበቃም አሉት። ላኪን ይሄ ነገር የተገለጸው ነገር ይፋ የሆነው ነገር ግን በቁዋ ይሁን በእንትን መከልከል አለብሽ አሉት። وافضل منه ان تنصحيه وتذكريه بحرمه ما يطالب وما يفعل ان ምክር ያቀረብሽ ቁርአን ያመጣሽ ሐዲስ ያመጣሽ ኩልኩል መሆኑን አስፈራሪው ይላል። واعرضي عليه الفتوى المحال المحال عليه ين فتوى ደሞ ይህን የጠየቅሽኝና እኛ የመለስንልሽ ደግሞ በጽሁፍ ካገኘሹ አንቺ አንብቢለት ወይም ንገሪው ይላል። ዋዕለሚ አነ ተርክ ሰላ አዕዘሙ ሚማ ዘከርቲ ይላል። ከዛ መጥፎ ስራ የሚሰራው ግን የበለጠና የባሴ አላህ በጣም ያስቆጣ ግን ሰላት መተው ነው። ሰላት መተው ኩፍር ነው። ይህ ደግሞ ትልቅ ማዕስያ ነው ይላሉ። ፈዓለይኪ ቢነሲሐቲ ቢኑስሒሂ ቢአምር ሰላ ወልሙሓፈዛ ዓለይሃ ፈኢነሁ ላ ሐዘ ፊልእስላም ሊመን ضይዐ ሰላ። ሰላት ያጠፋ ሰው ምንም በእስልምና እድል የለውም፣ በእስልምና ቦታ የለውም የሚባለው ነገር እውነት ስለሆነ ይህን ነገር ነው የምናቀርብልሽ። ወላሁ አዕለም ይላሉ ሼኾቹ። እንግዲህ ይህ ነው ፈትዋው። ስለዚህ የእኸዋና እነዚህ ሁለት ነገሮች በቁርአን ነው ያመጣሁት፣ በሐዲስ ነቢ ስ ሰለም ነው ያመጣሁት፣ በከላም ዑለማ ነው ያመጣሁት፣ በፈትዋ ዑለማ ነው ያመጣሁት፣ በዶክተሮች ንግግር ነው ያመጣሁት። በምን ላምጣላችሁ? እንግዲህ የቀረው የሰይጣን ንግግር ብቻ ላምጣ። ሰይጣን ማ አድርግ ነው የሚለ እሱ ብቻ ነው የቀረው። የሸይጣን ፈትዋ ባመጣም ወላ ሙምኪን ሸይጣንም ክልክል ነው ይል ይሆናል። እውነቴ ነው፣ ሸይጣን ራሱ ያሳፍረው ይሆናል ይህ ነገርና፣ እረ ባካችሁ ሌላማ አድርጎ ይህንማ መጥፎ ነው የሚልበት ጊዜም ሊኖር ይችላል። በጣም አስቀያሚ ነገር ስለሆነ ነው። ስለዚህ እንደዚህ የለመዳችሁ ሰዎች፣ ወንዶችና ሴቶች ቱቡ ኢለላህ ተውበተን ነሱሓ፣ ቱቡ ኢለላህ ተውበተን ነሱሓ፣ ቱቡ ኢለላህ ተውበተን ነሱሓ። ይህ ነገር ደስ የሚልህ የነበረና በድንበሩ ምናምን ምናምን የምትቀርብ ካለ ደግሞ ራቅ ከዛ ነው ምልህ። ጨርሰ የማታስበው ነገር ካለ ደግሞ አላሁመ ያ ረቢ አዲም አለይህ ሀዚህ ኒዕማ፣ ይህች ኒዕማ ቀጥልበት ነው የምንለው ለአላህ ስብሓነ ወተዓላ። ስለዚህ ይህ ደርስ እንግዲህ ለምንድን ነው የሚያሳፍረው? ስቲል ጠይቃችሁ ይህን ደርስ ለእናንተ ለመስጠት ምን የሚያሳፍር? እንዲያውም የሚያሳፍር ልንገራችሁ፣ የሚያሳፍር ይህ ነገር እያወቀ አንዱ ዓለም ይህ ነገር እያወቀ ህዝቡ በሙሉ በዚህ ተጨማልቆ እንዳለ እያወቀ ዝም ማለቱ እሱ ነው የሚያሳፍር። በእኔ ወላህ አልዓዚም አቁል ለኩም ይህን ነገር እያወቀ ዝም ማለቱ እና ህዝቡ ይጨማለቅ ህዝቡ እንደፈለገው ያደርግ ማለቱ እሱ ነው እንግዲህ የሚያሳፍርና የሚያስነውር እሱ ነው። አሁን ግን ደርሱ በመስጠት ግን ወላህ አልአዚም እኔ አሁን ምንድ ነው ደስ አለኝ። ወላሂ እንዴት ደስ አለኝ መሰላችሁ? ስለ መቀመጫ ስለ ጅማዕ ስለ ተናገርኩ አይደለም፣ ላ አላህ የሚፈልገው ነገር ወደ እናንተ ማድረሴ ነገ አላህ ዘንድ ስብሓነ ወተዓላ አልጠየቅም፣ ደስ አለኝ ያኒ እንትን አለኝ፣ በቃ ቀለለኝ ነገሩ። አልሐምዱሊላህ የሚደረሰው ነገር አደረስኩት እኮ። አሁን የሚከተለው አላህ ይርሐሙ፣ እምቢ ያለው ደግሞ አላህ ስብሓነ ወተዓላ ከእሱ ጋር ይሁን። እንደዚህ ነው ምለው። ስለዚህ ሀዘ ሁወ ደርሱና ሀዘ ልየውም። አንዳንድ ጥያቄ ካላችሁ ለመጠየቅ ይፈቀዳል፣ ግን ወላሂ ደርሱ በተሰጠው ጥያቄም አያስፈልገውም መሰለኝ። ከዛ ቀጠለ እንሻ አላህ ጠይቅ ለማለት አንዳንድ ጻፍኩልህና ስላለ ይኸው ነው እጅ ያወጣሁት። እሺ እኽታችን ወእህታችን ቢንት ልሐላል ትጠይቅ። አላሁመ ልሙስተዓን አላህ ያስቸለን፣ እንመልሳለን እንሻ አላህ። ማይክ ፍሪ። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። እንደምናመሻችሁ ኡስታዝ፣ እንደምናመሹ ይሰማላትን? ኦኬ ኡስታዝ፣ ጀዛኩሙላህ ኸይረን ጀዛ። እኔ አንድ ጥያቄ ብቻ ሀይድን የሚመለከት ጥያቄ ነው። ቅድም ሀይድ ያላትን ሴት በግንኙነት ወቅት መቅረብ ሀራም ነው ብለዋል። አንዳንድ ሴቶች ከሀይድ ውጭ እስከ 20 ቀን ወር ድረስ ደም የሚፈሳቸው ሴቶች አሉ እና እየታጠቡ ሰላት እንዲሰግዱ ይፈቀድላቸዋል እና ይሄስ ግንኙነት ማድረግ ውስጥ እንዴት ነው የሚያደርጉት? ሀይድ ሳይሆን ከሀይድ በኋላ እንዲሁ ተከታታይ የሆነ የደም መፍሰስ ያላቸው ሴቶች እንዴት ያደርጋሉ የሚል ነው። አላህ በሰጠውትና ባስቻለውት ይመልሱልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ማይክ ፍሪ። ባረከላሁ ፊክ ቢንት ልሐላል። በጣም ጥሩ ጥያቄ ነው። እንዲያውም እንድትጠይቁ ብዬ ይህን ጥያቄ ያኔ ጠብቅ ነበር፣ ወላሂ ከእናንተ ጠብቅ ነበር እና ጠየቀችው ቢንት ልሐላል። ሴቶች እንደምታውቁት ወንዶቹም አብዛኞቹ እንደምታውቁት ሁናከ ሐይድ ወሁናከ እስቲሓዳ፣ ሐይድና እስቲሓዳ የሚባሉ ናቸው። አንዲት ሴት ለምሳሌ በየወሩ ከ24 ቀን በኋላ በየወሩ 6 ቀን ደም ይመጣባታል አይደለም? ይህ ደም ከእሷ ጋር 6 ቀን 7 ቀን 5 ቀን እንደዚህ ይቆያል። አሁን ፔሪዮዱ የሚቆይበት እሷ ታቃለች። በዚህ ወር ግን በዚህ ወር ተደባ እንትን ትንሽ ተዘባረቀና 8 ወር ቆየ። ከቆየ አትታጠብ አትስገድ። 9 ወር ቆየ በርዱ አትስገድ አትታጠብ። ገላዋን መታጠብ ትችላለች፣ ግን ገና ጠሃራ የላትም። 10 ቀን ቆየ በርዱ። ዑለማዎቹ ያሉት ያኒ ገና ጠሃራ አልመጣም ይላሉ። አሁን ዑለማዎቹ እዚህ ኺላፍ ያደረጉት ምንድን ነው? አንዳንዶቹ ዑለማ መጨረሻው 10 ቀን ነው አሉ። እስከ 10 ቀን ከቆየ ከዛ ቀጥሎ የመጣ ሐይድ አይደለም እስቲሓዳ ነው የሚባለው። ስለዚህ የእስቲሓዳ ሕኩም ነው የሚወስደው አሉ። አንዳንድ ዑለማዎች ደግሞ እስከ 15 ቀንም ይቆያል። በአንዳንድ ሴቶች ልክ የሆርሞናቸውና የጤናቸው ሁኔታ ታይቶ እስከ 15 ቀን የሚቆይም አለ አሉ። አልሙሂም በ10ና በ15 ቀን መካከል የዑለማ ኺላፍ አለ። ግን ከፔሬድዋ ትንሽ ካለፈ እስከ 10 ቀን እስከ 15 ቀን እንትን ከቀጠለ ዝም ብላ ታየው። ከዛ ቀጥሎ ያለው ግን የሄድ ደም አይደለም እስቲሓዳ ይባላል። ምንጩ ያ አላህ የፈጠረው ሐይድ አይደለም። ምንጩ የማህፀን ጉዳት ሊሆን ይችላል፣ የማህፀን ነዚፍ ሊሆን ይችላል፣ ወይም ከሌላ ምንጭ እልቲሃብ ያለው ነገር ሊሆን ይችላል። አላሁ አዕለም የበሽታ ነገር ሊሆን ይችላል። እና ይህ ሐይድ ደም አይደለም። ጠይብ ምን ታደርጋለች? ይህ ነገር ሲፈስ አሉ ዑለማዎቹ፣ ጀሚዕ ዑለማ በመጀመሪያ የምታደርገው በብልትዋ አንድ ጡጥ ቁጥን ወይም ደግሞ ጨርቅ አምጥታ ትሸፍነዋለች። ምክንያቱም እሱ በስቲምራር ጠብታ ያወጣል ደም እና እሱ እየወጣ ውዱ እያደረገች ትሰግዳለች፣ ትጾማለች፣ ሁሉ ነገር ታደርጋለች። ላኪን ለአምስት ሰላት አምስት ውዱ ነው የምታደርገው። ለምሳሌ የዙሁር ውዱ አስር ሊያሰግዳት አይችልም፣ ምክንያቱም ደሙ እየወጣ ነው። ከዛ በኋላ ዙሁር ውዱ ታደርጋለች እና ውዱኡ በሌላ ምክንያት ባይፈርስም በዛ ስለሚፈርስ ለአስር ደግሞ ሌላ ውዱእ ታደርጋለች። ለመቅሪብ ሌላ ውዱእ ታደርጋለች። ለዒሻ ለውዱእ ታደርጋለች። ለፈጅርም ሌላ ውዱእ ታደርጋለች ማለት ነው። ላኪን ደሙ እየፈሰሰ ግን ብዙ ቦታ እንዳያበላሽ በብልትዋ አንድ ጨርቂ ወይም ቁጡን ወይም ጥጥ ወይም ኮቶን አድርጋ ትሸፍነውና ደሙ እየፈሰሰ ምን ታደርጋለች? ትሰግዳለች፣ ትጾማለች፣ ቁርአን ትቀራለች። ባልዋም ጅማዕ ሊያደርግላት ይችላል። ምክንያቱም ጣህር እኮ ነች፣ ጣህር ነች፣ ሐይድ የላትም። ይህ ደሙ የሚጎርፈው ከሌላ ቦታ ስለሆነ ልክ ከእጅዋ ታርዶ በቢላዋ ታርዶ እንደሚወጣው ደም እንደዚህ ነው የሚታሰበው። ስለዚህ ባልዋ ሊገናኛት ይችላል በዚህ ወቅት ኢንሻአላህ እና የተመለሰ ይመስላል።